ሰዎች አቂያል ይባላሉ። ዋናው ንጉሰ ነገስቱን ደግሞ ቱባ ይሉት ነበር። ይሄ ለጠቅላላ ንጉሰ ነገስት የሚሰጥ ስያሜ ለምሳሌ በኢራን አካባቢ ለትልቁ ኪስራ የሚል ስም ነበረው። በሐበሻ በትሮ አጠራር ነጋሺ ይባል ነበር። አጼ የሚባልበት ጊዜም አልፏል። ሮማውያን ንጉሰ ነገስታቸውን ቀይሳር ይሉት ነበር። ግብጻውያን ፊራኦን ይሉታል። ቱባ የተባለው ቀደም እንደተገለጸው ስም የቱባን ቂለ ቢስሚ ዝል ለአንሁ የትበዑ الشمس كما يتبع ظل الشمس እንደ ጥላ ሰዎች ይከተሉታል። ፀሐይን ተከትሎ ጥላ እንደሚገኘው ሁሉ መሪ ነው ለማለት ነው። ومعنى ذلك انه يسير بغزواته الى كل مكان حيث تطلع عليه الشمس ፀሐይ በወጣችበት ቦታ ሁሉ ሰራዊቱ የደረሰና ፀሐይ ተከትሎ የሚጓዝ ማለት ነው። ወይም ደግሞ የተለያዩ ሀገራት ክልል የተለያዩ ክልላት መሪዎች የሚከተሉትና እሱ የነሱ መሪ የሆነ ማለት ነው ቱባ ማለት ይላሉ። እና የቱባ ጉዳይ በቁርአን እንግዲህ ተጠቁሟል ብያቸዋለሁ። ቱባ በመባል እዚህ ቁርአን ውስጥ የተፈለገው ግን ማንኛውም ንጉስ ሳይሆን አንድ ግለሰብ ነው። ተባን አስዓድ አቡ ከሪብ ابن ملكي كرب اليماني تبلو يتوقع الله كيمن اگر سرايتون يزو وقتو يتلاعيو يمدر اقتاچاو اچن يقاني اسك اسيا ماكل درس يدو سرر قدم يبال اكوابي تقطاطرو ينبرا ما يلالو ما بطام صفي غزات ينبرو بركاتا كتمو اچن يقرقرا تلق مرينو كالتات عند وقت لاي በመዲና አካባቢ አለ ፈበጃሂልያው ዘመን የመዲናን ሰዎች ለመዋጋትና ለመቆጣጠር ፈለገ። ቀን ቀን እየተዋጉት ይባላል የመዲና ነዋሪዎች። ለሊት ለሊት ግን ወደ ማረፊያው ሲሄድ ለሰራዊቱ ምግብ ይልኩለት ነበር ከቸርነታቸው የተነሳ። ያኔ ይህን ሙአመላቸውን ይህን ድርጊታቸውን ሲያይ አቡን ተወና ወደ እርቅ ተመልሶ ጥቃቱን አቆመላቸው። ከነሱ መሐከል የይሁድ ሊቃውንቶች መዲና ውስጥ ኖሩ ነበርና ሁለት ሊቃውንቶችን ይዟቸው ሄደ። መዲናን አትንካ ብለው መከራውት ነበር እነዚህ ሁለት ሊቃውንቶች። ለምን ብሎ ሲጠይቃቸው አንተ መዲና ለመቆጣጠር አትችልም፣ ወደ መዲና ሂጅራ የሚያደርግ የመጨረሻው ዘመን ነብይ አለ ስላሉት ነው የተመለሰው። ወደ የመን ሀገርም ይዟቸው ገብቷል ከዛ በኋላ የሚሉ ዘገባዎች አሉ። ከመዲና ተነስቶ ደግሞ ሂጃዝን እየቃኘ በነበረበት ሁኔታ መካ ሲደርስ ካዕባን ማፍረስ አለብኝ ብሎ ሲወስን እነዚሁ ሁለት የይሁድ ሊቃውንቶች ካዕባን መንካት የለብህም፣ እንደውም ማክበር ነው ያለብህ፣ እዚህ አካባቢ ላይ የሚደረጉ የዒባዳ አይነቶችን ማድረግ ነው ያለብህ። የነብዮች አባት የሆነው ኢብራሂም የገነባው ቤት ነው ይሄ ቤት የአላህ ቤት ነው። ወደፊት ደግሞ እንደውም ትልቅ ነገር ይከሰታል እዚህ ቦታ ላይ። የመጨረሻው ነብይ እኮ የሚወለደው እዚህ ከተማ ነው ብለው ነገሩት። በምን አወቃችሁ ሲላቸው እኛማ በተውራት የተተነበየ ነገር ስላለ ነው። سيكون له شأن عظيم على يدي ذلك النبي المبعوث في آخر الزمان በመጨረሻው ዘመን ገደማ የሚቀሰቀሰው ነብይ በሱ እጅ እዚህ ሀገር ላይ አስገራሚ ነገር ይከሰታል ያሉት ጊዜ ካዕባን አከበረ፣ ጠዋፍም አደረገ። ለካዕባ ልብስ ያለበሰ የመጀመሪያ ንጉስ ነው ይባላል። ልብስ ማልበስ ብቻም ሳይሆን የተለያዩ ጌጣጌጦችን ለካዕባ አደረገ። ከዛም ወደ የመን ተመለሰ። እነዛን ሊቃውንቶች ይዞ ተመልሶ የየመን ህዝቦችን የነሱን እምነት እንዲከተሉ ጣዕ አምላክ የነበሩ ሰዎች በተውራት ህግ እንዲመሩ ስብከት አደረገ። ይሄ ሰው በርካታ የየመን ሰዎችም ተከተሉት። የአይሁድ እምነት የመን ምድርን የረገጠው በዚህ አጋጣሚ ነው ይላል። ከፊል ወገኖቹ እምቢ ሲላቸውም በጣም እንደታገላቸውና የጣዖት አምልኮን ከአካባቢው ለመነቃቀል ጥረት እንዳደረገ ይነገራል። ቱባ ሙስሊም ነው ወይስ አይደለም አላውቅም ያሉበት ዘገባ አለ ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ዘገባ ደግሞ አይደለም ሰልሟል ብሎ የተናገሩበት አለ። መጀመሪያ ላይ አላወቁም ነበር፣ በኋላ በወህይ ተገልጾላቸው ነው ተብሎ ማስተረክ ይቻላል። ሐዲሶቹን እስቲ እንመልከት፣ በተለይም ደግሞ መስለሙን የሚያረጋግጡትን ማለት ነው። روى الإمام أحمد والطبراني رحمهما الله عن سهل بن سعد الساعدي رضي الله عنه قال: سمعت رسول الله صلى الله عليه وسلم يقول: لا تسبوا تبعا فإنه قد أسلم. تبعا تسادبوا السو سلموا لنا بلوال، حسنه الألباني. وله شواهد منها ما جاء عن ابن عباس رضي الله عنهما قال رسول الله صلى الله عليه وسلم: لا تسبوا تبعا فإنه قد أسلم. سلموا لنا تسدبوا تلال ابن عباس يا سهل بن سعد حديث يهن انه حسابنا من الرقاقه ابن عباس حديث رواه الطبراني. عليكم يا لوت دمو بابو هريره حديث نتزقبه. قال عن ابي هريره رضي الله عنه قال: قال رسول الله صلى الله عليه وسلم: ما ادري اتبع لعين ام لا. تبع عند وجنه تلو قمم عيون عليكم. وما ادري عزير النبي هو ام لا. عزير النبي هو عيون عليكم مالو. قال الالباني: صحيح. ابن عساكر رحمه الله يهنن سياس ماموك أدم بالكوت ملكو سياس تارقو. وهذا الشك من النبي صلى الله عليه وسلم كان قبل أن يبين له أمره بوحي سائن القراتش وبفتنة يهنن يالود. ثم يترد علينا بوك إذا بفتنة يالودنا. ثم أخبر أنه كان مسلما. إيه إنجليه طبعا ما نتعرق القتال مجمري على كافر نبرا وحالا عند سلم دقمو بتلاي اسلامنا نتقبلو بالنزيا بليكاون توچو اما كاينت اندهونه نو ميگلزو قران بزيان زمان من اندتكسته بسفيو التنتنم يتوبا اوغنوچ اندهونو تاتفونو نو يالو يتاريخ مزاغبتوچ گن توبا اسلامناون كتقبل بهالا يتوراتن سرعت تقبل بهالا اوغنوچون ولزيا لمطرات سيموكر بركاتا چگوچ اندگتموت نو يمياملكتوت እሳት አምላኪዎች ነበሩና እሱ ሲመጣ እሳቶቻቸውን ለኩሰው በገጭ ይዘው ወደ እሱ እየመጡ ለመቀበል ሙከራ ሲያደርጉ የነሳት ማጥፎ የቆ አምላክ አይደለም ብሎ እንዳላቸው እና የተለያዩ ዘገባዎች ናቸው ያሉት። እንደውም መዲና የደረሰ ጊዜ የሁዶች የመጨረሻው ነብይ መቀስቀሻ እዚህ ነው ብለው ስለነገሩት ኑዛዜ ተናዞ ነው የሞተው ይላሉ ابن كثير في البداية والنهاية በዘገቡት መሰረት። شهدت على احمد أنه رسول من الله بار النسم، فلو مد عمري إلى عمره لكنت وزيرا له وابن عم. يروج من السزمن لا لمدرس بيتا الدل نورو ومحمد زمن لما نور الله الدلون بستن يسو أقارنا عند أقوت الجهنية ما قلق قل وغنى الله بلو عند تناقرنا وغنى ስለተبع እንግዲህ ባጭሩ ይሄንን ያክል ነው ለማቅረብ የምንችለው። አሁን ደግሞ ወደ ሌላ ታሪክ እንሸጋገር። ያትክልቱ ባለቤቶች ብሎ ቁርአን የጠራቸው اصحاب الجنه ይላቸዋል። የነኚህ ሰዎች ታሪክ የተተከሰው ለቁረሾች ምሳሌ ለመስጠት ነው። ከቁረሾችም ውጭ ላሉት አላህ Subhanahu Wa Ta'ala ኒዕማ ለግሷቸው የመጨረሻው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ከመካከላቸው ልኮ ቁርአንን አውርዶ እንደገና ደግሞ በመካ ምድር ውስጥ ተከብረው እንዲኖሩ የተለያዩ ጎሳዎች የካዕባ ጎረቤት በመሆናቸውና የኢብራሂም ዝርያ በመሆናቸው ትልቅ ደረጃ ሰጥቷቸው እንዲኖሩ አላህ አድርጎላቸዋል። ነብይ ሲላክ መቀበል ነበር የሚጠበቅባቸው ይሄን ሹክር እንኳን ለማድረስ ይባላል። በኢኮኖሚ አንጻርም ቢታይ የአረቢያ የዛን ጊዜ የሚላስ የሚቀመስ በሚያጥርበትና የግመል ጅራት ተከትለው በሚሄዱበት ተጨባጭ በረሃለ በረሃ ግጦሽ እንኳን ያጡ በሚጎሳቆሉበት ወጦርነት በሚጣመሱበት ጊዜ ቁረይሾች በጣም የተረጋጋ ህይወት ይመሩ ነበር። ከሻም ከመካ ወደ ሻም፣ ከመካ ወደ የመን፣ ከመካ ወደ ሐበሻ ወደ ተለያዩ የዓለም አቅጣጫዎች በዛን ዘመን እየተንቀሳቀሱ በንግድ የበለጸጉ ሰዎች ነበሩ። አላህ ይሄንን አስተውሷቸዋል በቁርአኑ። فليعبدوا رب هذا البيت الذي اطعمهم من جوع وامنهم من خوف كرهاب يولاچو كسغات يادانچو يزين بيت گيتا ياملكو تلال رحله الشتاء والصيف يبردام ما ساعتنا يموقات ساعت بزون ياستماراچو يونه يالانا يركسال بزي بمامن فانتا كفرن مرتو كهدتن سراي بلاو يازوت بالقران برهان تچلماچو لموطات سيگباچو كهدتن የተሻለ አማራጭ ሲያደርጉ አላህ Subhanahu Wa Ta'ala በረሃብ አለንጋ ገረፋቸው። ልክ እንደ አትክልቷ ባለቤት ሁሉ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በቁረይሾች ላይ ዱዓ አደረጉ። اللهم اشدد وطأتك على مضر الله ጌታ ሆይ በሙደር ህዝቦች ላይ ቅጣትህን ጠበቅ አድርገው እርግጫህን ጠበቅ አድርገው ብለው ለመኑ። وجعلها عليهم سنين كسن يوسف እንደ ዩሱፍ አመታት አመቶችን አድርግባቸው አሉ። ሰባት የድርቅ አመታት በዩሱፍ ታሪክ ላይ ያሳለፍናቸው አሉ። እንግዲህ የዩሱፍን ታሪክ ተከታትላችሁ ከሆነ ማለት ነው እነዚያ ሰዎች ቁረይሾች ያው ድርቅ ገጠማቸው መከራ ገጠማቸው። ሰባት አመት ሳይሆን እንደ መጀመሪያው ወይም በሁለተኛው አመት መቋቋም ስላልቻሉ ቆዳ ጠብሰው እስከሚበሉ ድረስ ስለተራቡ ወደ መዲና አቡ ሱፊያን ገስግሶ ሄዶ ወገኖችህ ቢያልቁ ምን ታገኛለህ? ያን ስትለምነው የሚቀበልህን ጌታህን ለምንልን አላቸው ነብያችንን ሰለላሁ ዐለይሂ ወሰለም። ይገርማል። ከዛም ነብዩ አዛኝ ናቸው አጨቁንምና ዱዓ አደረጉ። ሰባት አመት ሳይደርስም ችግሩ ተወገደ ማለት ነው። እናንተ በዚህ አላህ በሰጣችሁ ኒዕማ በመከራራታችሁና ድንበር በማለፋችሁ የቀደምት ህዝቦች የነበሩ ሰዎች የገጠማቸው አይነት መከራ እንደገጠማችሁ ተጠንቀቁ ለማለት ነው። የአስሃብ አልጀና ታሪክ መንደርደሪያው ነው ያነሳነው እንጂ ዝርዝሩ ውስጥ አልገባንም። ካፍታ ረፍት በኋላ መልሰን ዝርዝሩን ይዘን እንቀርባለን ኢንሻአላህ። አትክልታ ባለቤቶች የተባሉትን ወገኖች ታሪክ ጀመር አድርገን መንደርደሪያውን ተነጋግረን ነበር ከረፍት በፊት። እንግዲህ እንደሚታወቀው እነኚህ የአትክልት ባለቤቶች አላህ Subhanahu Wa Ta'ala በርካታ ኒዕማዎችን ሰጥቷቸው አመቻችቶላቸው ይኖሩ የነበሩ ናቸው። በመኩራታቸው አላህ በሰጣቸው ሪዝቅ ድንበር በማለፋቸው የአላህን ዳዕዋ ባለመቀበላቸውና ኩፍርን በመምረጣቸው የተነሳ አትክልታቸውን አላህ አቃጠለባቸው ጠፋችባቸው። ነበረን ሲሉ አለን ሲሉ ነበረን ወደ መባል ቀየረባቸው ማለት ነው። ታሪካቸው በቁርአን ተገልጿል። የት አካባቢ እንደነበሩ በቁርአን የተገለጸ ነገር የለም። ዘመናቸውም መቼ እንደነበረ አልተገለጸም። ሙፈሲሮች የሚሉት ግን እነኚህ ሰዎች የነበሩት ደርዋን የምትባል አካባቢ ነበር። ደርዋን ማለት ከየመን 6 ማይል ማነው ከሰንዓ 6 ማይል ርቀት ላይ የነበረች ቦታ ናት ይላሉ። رؤيا هذا عن سعيد بن جبير ويقال دروان اسم الجنه የጀነቱ ስም ያትክልቱ ስም ነው ደርዋን የሚባለው የሚልም አለ። አይደለም እነኚህ ሰዎች ሀበሻ ነበር የነበሩት የሚለው ደግሞ የኢክሪማ አባባል ነው። قتادة بن دعامة السدوسي يتبالو التابعي دغمو كانت لشيخ من بني اسرائيل يبني اسرائيل عبال ينبرا عند شماغل لي يسونا تاتكلتي تويلالو اباتاچو للجوچو بركاتا اتكلتنا ازمران اترفولاچو اسقمطو هيدو نبرنا اباتيو دغسو نو صالح نو لجوچو كن اندموين ينبر ميقطروت اباتاچين يموت انجي نبرتاچنن እንዴት እንደምንጠብቅ እኛ እናውቃለን ብለው ያባታቸውን ሞት በጉጉት የሚጠብቁ ክፉ ሰዎች ነበሩ ማለት ነው። ይህ ሰው ምንድን ነበር የሚያደርገው ቢባል አዝመራውን ብሎም አትክልቱን በደንብ ይንከባከባል፣ ይኮተኩታል፣ ያርሳል፣ ውሃ ያጠጣል፣ ማድረግ የሚገባውን ያደርግና በደንብ አድርጋ ያፈራች ጊዜ ፍሬዋን ለቅሞ አዝመራዋን አምርቶ ሲያበቃ ለአመት ቀለብ የሚበቃውን ለቤተሰቦቹ ያስቀምጣል። ለወደፊቱ ምርት የሚያስፈልግ ወጪ የሚሆነውንም እንደዚሁ ያስቀምጣል። አንድ ሶስተኛውን ግን ሁለት ሶስተኛውን ግማሹን ለቀለብ ግማሹን ለወጪ ያደርግና አንድ ሶስተኛ የሚሆነውን ግን ለድሆች ያከፋፍል ነበር። وقيل جعل كان جعل في حقها في ثمرها حقا للمساكين ለሚስኪኖች حق አድርጎላቸው ነበር። እንደውም ፍሬ በሚለቅምበት ጊዜ አንድ ቀን ምስኪኖች መጥተው አብረውት የሚፈልጉትን ያህል እንዲበሉና ይዘው እንዲሄዱ የቲሞት ትዳር አልባ የሆኑ ደጋፊ የሌላቸው ሴቶች ምስኪኖችን ይረዳ ነበር። በዚህ ሁኔታ ኖረና ሰውየው ያው የኖረ ሁሉ መሞቱ አይቀርም የማይሞት አላህ ብቻ ነውና ሞቱ ደረሰ። ሲሞት ልጆቹ ወረሱት። በጣም ከበሩ በለጸጉ ግን ስግብግብነት ተጠናወታቸው። አባታችን ጅል ነበር አሉ። كان ابونا احمق ان يادردا يسبسب يا بلال سنت درجه بدرس نبر جنزبون بيقطب نورو بنكلكلاچو اهون انيام እንከብራለን አሉና ተመካከረው በዚህ ላይ ተማማሉ ጠንካራ ማhallዎችን ተማማሉና ምን አሉ እንግዲህ ደሃ ከተነሳ መቸም እኛ በምን ለቀመበት ቀን ካወቀ መቸም እንደ ለማዳቸው ተግተልትለው መምጣታቸው አይቀርም ስለዚህ ፍሬያችንን ምርታችንን የምን ለቀመው ደሃ ሳይነቃ መሆን አለበት ለሊትን ገባለን ንጋቱ የለል ሲል ግን እኛ ካከባቢው ምርታችንን ነቅለን እንሄዳለን ብለው በዚህ ወሰኑና ወደ አዝመራቸው አካባቢ አመሩ አጠገቡ ሲደርሱ አመድ ሆኖ ተጠበቃቸው ማለት ነው እንዲህ በማለት አላህ Subhanahu Wa Ta'ala ይገልጻል እና በለውናሁም እኛ ቁረይሾችን ሞከርናቸው ከማ በለውና اصحاب الجنة اذ اقسموا ليسلمنها مصبحين ያትክልቷን ባለቤቶች እንደፈተናቸው ሁሉ በማለዳ እንደሚቆርጧት በተማማሉ ጊዜ ولا يستثنون ان شاء الله انكم عايلهم ደሞ በቃ እናደርጋለን ብለው ሲያስቡ ድንገትኛ ባሰብነ መልኩ ላይ ሆን ይችላል ያላህን ነገር ማን ያውቃል ብለው እንኳን ለማሰብ ዝግጁ አይደሉም ከዚያም በውሳኔያቸው መሰረት ወደ አትክልቱ ቦታ ሄዱ ان شاء الله ሳይሉ فاصبحت كالسريم ከሰማይ አላህ መቅሰፍት ላካ ወደ አዝመራችን የሚያሰደው መንገድ አተኗሉ ከድንጋጤያቸው የተነሳ ቆም ብለው ሲያስተውሉት መንገዱም ትክክል ነው አቅጣጫውም ሐቅ ነው ምንም ሸክ የለውም ቦታውም ቦታቸው ነው አዝመራውም ያ አዝመራቸው የነበረው መሆኑን አረጋገጡ ከዚያ ምን አሉ አይ መንገድ አይደለም የጠፋን بل نحن محرومون يلكون سኛ ተነፍገን ነው አላህ Subhanahu Wa Ta'ala ክፉ ስላሰብን እንዳንጠቀምበት አድርጎን ነው ይሄን ውሳኔ ሲወስኑ ውሳኔያቸውን ለመቀልበስና ለማጠፍ ባይችልም ያልወደደና መጠነኛ ተቃውሞ ያሰማ አንድ ሰው መካከላቸው ነበር ያ ሰው ይሄንን ሲያውና ሲበሳጭ ያየ ጊዜ ድሮስ አላልኳችሁም ነበር አላቸው ጅብከ ሄደው ሻጮ ሃይነ قال اوسطهم الم اقل لكم لولا تسبحون እንደዚህ ብላችሁ ጌታቸውን አታጠሩም ክፉ ከመአሰብ ይያልኳችሁ ሳስተነቅቃችሁ አልነበረ አላቸው تسبيح لك ما لا نبر عندي አሁንም تسبيح እንበላሉና قالوا سبحان ربنا ግዜው ካለፈ በኋላ ጌታችን ጥራት ይገባው انا كنا ظالمين እኛ በደለኛ ወገኖች ነበርን አሉ فاقبل بعضهم على بعض يتلاومون كفيلوች በከፊሎች ላይ ተዛዛሩ ፊት ለፊትና መወቃቀስ ገቡ አንተና ሐሳቡን አመጣው የለም አንተና አንተስ አጠናክሮል ማን ያልደገፋለ ንትርክ ውስጥ ገቡ ማለት قالوا መጨረሻ ሁላቸውም አሉ يا ويلنا واطفاتችን انا كنا طاغين እኛ ድንበር አላፊዎች ነበርን ስርዓት አልበኛ የሆነው ራሳችንን አባታችን ይሰራ የነበረውን ቁም ነገር ወርሰን ተግባራዊ በማድረግ ፋንታ ቁሳቁስን ከመውደዳችን የተነሳ ድንበር አልፈናል ጥፋቱ የኛ ነው ግድ የለም እንግዲህ ይሄን ቁጣታ አይተናል እስቲ ወደፊትም ጌታ ይታረቀን እንደሆነ ለምናለን አሉ ያው ከአባታቸው የሰሙት ዲን ስለነበረ ተግባራዊ የሆነ ቁጣት ሲያው ወደ አላህ ለመመለስ ሞከሩ ማለት ነው عسى ربنا ان يبدلنا خيرا منها كذች አዝመራ የተሻለ ተለዋጭ ይሰጠን ዘንድ ከጌታችን ተስፋ እናደርጋለን انا الى ربنا راغبون እኛ ወደ ጌታችን ከጃዮች ነን ተስፋችን በሱ ላይ ነው አሉ ይሁሉ አባባል ግን ሰዓት ያለፈበት ቁጣቱ ከወረደና ከተፈጸመ በኋላ የመጣ ነው من واغالو كذلك العذاب والعذاب الاخره اكبر لو كانوا يعلمون قطعت مالت እንግዲ እንደዚ ሆኖ አለ الله سبحانه وتعالى መቅጣት የፈለገው ነገር እንዲ በዚህ መልኩ ይቀጣል የአኺራው ቁጣት ደሞ ከዚህ የበለጠ ከዚህ የገዘፈ ከዚህ የበለጠ ዘግናኝነት ያለው ቁጣት ነው የሚገባቸው ቢሆን ኖሮ ይላል الله سبحانه وتعالى እና الله سبحانه وتعالى ኒዕማ ሲሰጥ በኒዕማው ኸይር ለመስራት መጓጓት ነው የሚጠበቅበት በዛሬ ዘመን በየሚዲያው ተማርን በሚሉ ሰዎችም አንደበት በየመድረኩ በሰፊው መንሰባው ስለ ቁጠባ ሲሰበክ ነው በቁጠባ መበልጸግ ይቻላል ተብሎ ሲነገር እንሰማለን መቆጠብ በአግባቡ ከሆነ ወንጀል አይደለም ከማባከን መጠንቀቅ ከሆነ ማለት ነው ግን መቆጠብ ማለት የባለ ሐቅን ሐቅ መንፈግና መከልከል ማለት ከሆነ ايه مزاز نو البخيل عدو الله نفق دروم يا الله طلعت نو سو براس يفطروا نغير يلو الله نو ميساتو مياغرالت الناس سيشط دمو يتكوال او نبيو صلى الله عليه وسلم اندالوت በየቀኑ አላህ ሁለት መላእክቶችን ይመድባል አንደኛው ምን ይላል اللهم اعطي منفقا خلفا يا ربي ቸር የሆነ ሰጪ የሆነን ሰው ተተኪ ስጠው ይላል ከጁ ቢወጣ እንኳን ያኛው ሌላ ይተካለው አንፈቅቱ ምን ሸይን فهو يخلفه እንደሚለው ሌላው መላእክ ደሞ ምን ይያለ ዱዓ ያረጋል اللهم اعطي ممسكا خلفا ቋጣሪ እንደሞ ያ ረቢ ውድመት ስጠው ስስታም ስግብግብ ራስ ወዳድ የዱንያ ፍቅር የተጠናወተው ሰው ይሄንን ሰው ደግሞ አጥፋበት ሰብስቦ አይጠቀም ለፍቶ አያትርፍ ብለው ይረግሙታል መላእክቶች ብለው ተናግረዋል ነብያችን ሰለላሁ ዐለይሂ ወሰለም እና ሙእሚን ማገኘው ነገር ኸይር ለመስራት መሞከር ነው ራስንም ሳይረሳ አትብላ አንተ ማለት አይደለም ወብተጊ ፊማ አታከ አላሁ الدار الاخره ولا تنس نصيبك من الدنيا الله بسطه ነገር ያኺራን አገር ፈልግበት ከዱንያም ድርሻህን አትርሳ ነው የሚለው እና ይሄ ነው ሌላው ከዚህ ታሪክ ምን ማራቸው ቁም ነገሮችን አጠርባለው ሁኔታ አዳስሳለሁ ያላህን ኒዕማ ማመስገን እንደሚያስፈልግ መከራ ሲመጣ መታገስ እንደሚያስፈልግ ከዚህ ታሪክ እንማራለን ሌላው የአባቶች ደግነት ለልጆችም ይጠቅማል ግን የሚጠቅመው መቼ ነው በቁም ነገሩ ሲከተሏቸው ነው መንገዳቸው የተለያየ ከሆነ ጥቅም የለውም ለምሳሌ የነብዩላህ ኑህ ልጅ ማለም አመኑ የተነሳ ከካፊሮች ጋር ተመድቧል وحال بينهما الموج فكان من المغرقين الى النبي الله صالح لوطنا ينوح ባለቤቶችም እንደዚሁ ضرب الله مثلا للذين كفروا امراه نوح وامراه لوط كانت تحت عبدين من عبادنا صالحين فخانتاهما فلم يغنيا عنهما من الله شيئا وقيل ادخل النار كالله لا دعواتهم الى النبي مستم هون አልተከማቸው ማለት ነው በخير يتከተሉ ግን ሊጠቀሙ እንደሚችሉ ደግሞ የሚያሳይ የቁርአን አንቀጽ አለ والذين امنوا واتبعتهم ذريتهم بايمان الحقنا بهم ذريتهم الذين يامنون ذرياتهم دم بايمان يتكتلواچو تولدوچاچو لجوچاچو ማለትነው ልጆቻቸውን ወደ እነሱ እናስጠጋቸዋለን በኢማንና በመልካም ስራ ያባቶቻቸው ደረጃ ላይ ባይደርሱ እንኳን እንዴ አላህ በችሮታው ደጋግፎ መሰረቱ ስላለ ያጠጋጋቸዋል ነው የሚለው እና የደግ ሰው ልጅ መሆን ብቻ ራሱ ተቃሚ አይሆንም መንገዱን ካልተከተለው በስተቀር ማለት ነው ሌላው ትምህርት ደግሞ ከዚህ ምናገኘው በጎ ነገር መስራት ሪዝቅ እንደሚያሰፋ ክፉ መስራት ደግሞ ሪዝቅ እንደሚያጠብ እንማርበታለን ለዚህ እንደዋብ የምንጠቅሰው ማራዋሁ الحاكم وابن حبان والامام احمد بن ماجه النبي صلى الله عليه وسلم قال لا يزيد في العمر الا الدعاء ولا يرد القدر لا يزيد في العمر الا البر እድሜ የሚያስረዝመው በጎ ስራ ነው ወላ ይርዱ القدر الا الدعاء ክፉ ሳኔ ደሞ ዱዓ ይቀለብሰዋል وان الرجل لا يحرم الرزق بخطيئه يعملها ሰው በሚሰራው ወንጀል ሰበብ ሪዝቅ ሊከለከል ይችላል ብለዋልና ወንጀል ለዱንያም ከበድ ያለ ጦስ ሊያስከትል እንደሚችል ለነገነዘብና ለምትጠነቀቅ ይገባል የዛሬው ትምህርታችን እዚህ ላይ ተፈጽሟል በሌላ ፕሮግራም እስከምንገናኝ ድረስ በሰላም ቆዩልን والسلام عليكم ورحمه الله وبركاته